خيرا إن شاء الله. يقول الإمام الطحاوي رحمه الله، إمام الطحاوي يعلو سنتين يوم الأخلي عند درس ما أنهم يستوسن إن شاء الله عندما تهازت جزاكم الله خير. نعم كذا عندما تهازت إلينا برد. ونؤمن بأشراط الساعة، أشراط الساعة نامنا لنا أشراط برمالت علامة وين ملكته بك أما ملكته نامنا لنا من أهل السنة والجماعة أشراط الساعة برمالت كما كمدرسوا بفيت بالدنيا لا يمكستوا ملكته. قال الله تعالى وقد جاء أشراطها على الله أي علاماتها ما دنو هيك أما ملكت برقت أمتا سيل أشرط بالأمانة ويم أشراط سيل هيك أما ملكت مالتنا من خروج الدجال مالت دجال يوت أني مسال ونزول عيسى بن مريم عليه السلام يا الله سلام برسات شولا يهننا عيسى عليه السلام ودمدر موردات شون يمسال هيك أما ملكتوش. ونؤمن بطلوع الشمس من مغربها سهيتوا كموجعة ونمنا من لن وخروج دابة الأرض من موضعها كالت شبت بوتالا عندي تنسسا وقتا كافر لنا مؤمنون أنت كافرنا أنت مؤمنة بلا مليت يمتشل انسى ساندم متوت عمنا من علن ان شاء الله يخلو زرزر على ما براريا يمياس فلقو سلونا عبرنا النمامار علن ان شاء الله تعالى. عوف ابن مالك الاشجاعي يميبار صحابي سنة قرمنا له اتيت النبي صلى الله عليه وآله وسلم في غزوة تبوك على يتبوك زمج عقزي ود نبي صلى الله عليه وآله وسلم متهني وهو في قبة رسالة تادية يا الله من فيها صلى الله عليه وآله وسلم سيمتو عند دنقواني على نقر يتسرى الله شو نقر نبار الزاو استنبارو فقال بلوالو يا الله من فيها صلى الله عليه وسلم اعدد ستا بين يدي الساعة سدست نقر وشندم يكستو بك عما في تلفيت لأيوك عالو نان دنيا موتي عالوك يعني كذا عالم بموت مليت ثم فتح بيت المقدس كذام بيت المقدس بمسلموك كتو ترسر مهونو ثم موتانو نالاچو كذام موتنا يا موت يميبالو تاديا يأخذ فيكم كقعاص الغنم عالو يا الله من فينا قعاص الغنم بلو مالت وندنونجي هيك وعاصم يبالو كازاچو بدرو غزي تولو يموتو نبر لك بزا ملكو يمكست وررشين يبشتا نو ثم استفاضة المال كزام بتام يغنزب بزات الله حتى يعطى الرجل 100 دينار حد لمثال عندن سو 100 دينار انكم بيسطوت فيذل ساخطا يطلع يهونال منم ما يمسجنن سبحان الله كزام منالو بمقتل ثم فتنة لا يبكي بيت من العرب إلا دخلته كذا تلك فتنة يكستان منهم يا عرب بيتي ميبال نقرا يكستم ياندان دوي فتنة رسوس تيقبابي وننجي ثم هدنة كذا دمو سلام يكستان تكون بينكم وبين بني الأشفر بنان تنى بروموش مكاكل سلام يفتر علي توسنا يا الله ملك تنيا فيغدرونا كسمنت باندي راسر هناو لواقواتو هي متعلو تحت كل غاية ياندان دو باندي راسر 12,000 عصره لتشي والتدر على بما لتناقرو يكلو انقدي اعدد ستا بين يدي الساعة كاكاما في تلفيته سدست عشراتوش ويم سدست ملكتوش اندمي ماتو كتار بلو አውፍ ኢብኑ ማሊክ አልአሽጃዒ የሚባለውን ሰሓቢ መንገራቸው ከቂያማ ፊት ለፊት ተአምር መኖሩን የሚያመላክት የሆነ ሐዲት ነው ማለት ነው። እኛ አህለ ሱና ወል ጀማዓዎች ለቂያማ መምጣት ምልክቶች አሉ ብለን ስናምን እኒህንና መሰል ሐዲቶችን ተንተርሰን ነው ለማለት ነው። ይህን ሐዲት ለመጥቀስ ያስፈልገው ማለት ነው። ሑዘይፋ ብኑ ኡሰይድ የሚባለው ሲናገር ምን አለ? ቃለ ጠለዐ ነቢዩ ሰለላሁ ዐለይሂ ወሰለም ዐለይና قالوا بيني علي ونحن نتذاكر الساعه سلك عما يتواين يالا يا الله ملكتني صلى الله عليه واله وسلم وتو فقال بلال ما تذكرون او ما تذاكرون بل الى روايه سلمن قداي نو يمتواياوت قالوا نذكر الساعه سلك عما قداي نو علاچو فقال انها لن تقوم حتى ترى 10 ايات عصر والدجال عند الزهدمو دجالنا والدابتو يمدر انسسا وطلوع الشمس من مغربها صحي بمقبعاء اسكمتو تادرسنا ونزول عيسى بن مريم يمريم لج عيسى عليه السلام كسما يموردونا ويأجوج ومأجوج جنا مأجوج يميبالو خلت ብሄሮች ወይም ደግሞ ነገዶች ናቸው በምድር ላይ ብክለትን የሚያስፋፉ እነሱ እስከሚወጡ ድረስ ወሰላተቱ ኹሱፍን እንደዚሁ በሶስት ቦታ ላይ የሚከሰት መደርመዝ ኸሰፉን ቢል መሽሪቅ አንደኛ ኸስፍ በምስራቅ በኩል ወኸስፉን ቢል መግሪብ እንደግዙ በስተኩልና ወኸስፉን ቢጀዚረቲል ዓረብ በጀዚረቲል ዓረብም ላይ የሚከሰት واخر ذلك يزه مجرشا جن نار تخرج من اليمن كيمن يمتوطا اسات نتشي تطرد الناس الى محشرهم ودم يسبسبوبت بوتا سوتين يمتوسد معنات السوا فتنه يتوسدمتا ودزا يهدالو ساتوا كيمن اكابي يمتوطا امام مسلم ياوروت حديثنا ይህም የቂያማ ምልክት ነዝክሩ ሰዓ ብለው አላህ ሙተ ሰለላሁ ዐለይሂ ወሰለም ነዝህ ነገሮች አሽራጦ ሰዓ መጥቀሳቸው እኛ አህለ ሱና ወል ጀማዓዎች በአሽራጦ ሰዓ ያመንበት ምክንያት ለዝህ ነው። ሌላው የአላህ መልእክት ሰለላሁ ዐለይሂ ወአሊሂ ወሰሐቢ ወሰለም ሲናገሩ ምን አሉ? عبد الله بن عمر رضي الله عنه ساور ذكر الدجال عند النبي صلى الله عليه وسلم دجال النبي صلى الله عليه واله وسلم زاد عند غزي اندي وسا عاوسوا الناس وج فقال قالوا ان الله لا يخفى عليكم بان انت لا يكو الله يتصورم وان الله ليس باعور الله سبحانه وتعالى اعور ويم عند عين ادلم واشار بيده الى عينه ودعيناتهم تقسوا املاكته وان المسيح الدجال قالوا يهكو وان المسيح الدجال يهكو مسيح الدجال يبالوا اعور عيني السلام عليكم ورحمه الله وبركاته استاذ مايك جتنا ينتقوا سلونا ما استاذ السلام عليكم اتسمع لي يا جماعة ومكتوب بين عينيه كفر رأي الله متن صلى الله عليه وسلم يدجال يبالو لي بأرسو بعينونا بعينو مكاكل كفر أرسو أوري هنا بمكاكل لي دمو كفر يميل يتسعف بنا أي أنه كافر كهدين السمالتنا يلو إمام البخاري ناليلو تشم ياروتنا عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم يا الله ملك تنيالو والذي نفسي بيده يني اجيني نفسكو باجوب هنا تجي تعمل عنه يسمى احبتي لا يشكن ان ينزل فيكم ابن بنا انت لا يورد يقربال حكما وسان هنا فراج هنا عدلا فتهاوي فيكسر الصليب የመጀመሪያው ስራ ግን እሱ መስቀልን ይሰብራል ወይቅቱል ኺንዚራ አሳማን ያጠፋል ወይضعል ጂዝየታ ማለት ለምሳሌ በሙስሊም አገር ላይ የሚኖሩ ሙስሊም ያልሆኑ ህብረተሰቦች አሉ እንደማንኛውም ሙስሊም ጂዝያ እየከፈሉ ይኖራሉ በጣም በጥሩ ሁኔታ ጂዝያ ይከፍላሉ ኢሳ አለይሂ ሰላም ግን ያን አይቀበልም ኢላል ኢስላም ወኢማ ሰይፍ ከሁለቱ ውጭ አይወጣም ማለት ነው ወይضعል ጂዝየታ ወይፍضل ማሉ በጣም በሱ ዘመን ገንዘብም ይበዛል ሐታ ላ ይቀበለሁ احد ማለት ማንንም አይቀበለውም ብለው ያላህ ሙሐመድ ሰለላሁ ዐለይሂ ወአለይሂ ወሰለም ከተናገሩ በኋላ አቡ ሁረይራ ምን አሉ ታዲያ ይሄን የነብዩ ሰለላሁ ዐለይሂ ወሰለም ቃል ሲያብራሩ ወቅራኡ ኢንሽእቱም ተፈልጋችሁ ቅሩ ወይ ምን አህሊ ኪታብ ያለ إلا لا يؤمنون النبي من مكو كما صحفتوچ بالتبيتوچ يلوم برسو يامنو بيهون انجي قبل موته عيسى كما موتاچو بستفيت اندمانيون فطور عيسى عليه السلام وردو اندميموتو انا كما موتو بفيت جن يا اهل الكتابوچ يامنو بتال ويوم القيامه يقاماو قندمو يكونوا عليهم شهيدا بنرسو لا يرسو مسكر يهنباچو الله سيل الله سبحانه وتعالى ተናግሯል ማለት ነው እናም የኢሳ አለይሂ ሰላም መውረድ ምን ዓላማት ሰዓ ነው ሁ ደጃልንም ይገድሉታል ويخرج ويأجوج ومأجوج يأجوجና مأجوج የሚባሉት ቡድኖችም በምድር ላይ ብክለትን የሚያጥፋፉ ሰዎች ነበሩ في ايامه بعيسى زمن نو يميوطوت بعد قتله الدجال دجالن كجدله بحالا نو بن فيهلكهم الله اجمعين في ليله واحده باند كان الله سبحانه وتعالى لمدرغم يادرغاچو علالو ببركه دعائه عليهم عيسى عليه السلام دعاء بمادرغو مكنيات الله يطفاچوال ከዛም በጣም ሙፍሲዶች ነበሩ አገር አጥፊዎችና ፈሳድን የሚያስፋፉ ናቸው አላህ Subhanahu Wa Ta'ala ያጠፋቸዋል واما خروج الدابه وطلوع الشمس ينسسايቱ መውጣትማ አላህ Subhanahu Wa Ta'ala ምን አለ ሱረቱ النمل አንቀጽ 82 ላይ واذا وقع القول عليهم اخرجنا لهم دابه من الارض كم درستكو انسساتن እናወጣላቸዋለን تكلمهم يمتناغراچو ستهون ان الناس سوت كانوا باياتنا لا يؤمنون بنيا تامراتوچ يما يامنو اندنبرو مالنو يي انغدي يچن ساسايتوانات مالنو دابانات ين ساسايتو اينت مندنات يميبالو لاي تفاصيل يلم والله اعلم نو اندزو صحاي سلاموطاتو ادمو الله سبحانه وتعالى سيناجر هل ينظرون الا ان تاتيهم الملائكه او ياتي ربك او ياتي بعض ايات ربك انا بعض ايات ربك سوره على سوره الانعام 158 لاي يصحين بموجعوا بمجبيوا موطاتوان نو يلالو علماءو يوم ياتي بعض ايات ربك يجيتا غماش تامر يمطا غزي لا ينفع نفس ايمانها امنتها ያኔ አይጠቅማትም ለም ተኩን አመነት ሚን ቀብሉ ለምሳሌ ሰዎች ፀሐይቷ ከመግሪብ ከመውጫዋ ከወጣች በኋላ የሚደረጉ እምነቶች አይጠቅማትም እያለ ነው ሼክ አላህ ስብሓነሁ ወተዓላ او كسبت في ايمانها خيرا وين مؤمن هنا وملكام سران بيسرو ترجم يلهم قل انتظروا بلاچو تتبابقوا انا منتظرون انيا عبرن تتباباقيوچن يالن الله سبحانه وتعالى يا الله متى صلى الله عليه وسلم بخاري بوارد حديث لاي سيناغرو لا تقوم الساعه حتى تطلع الشمس من مغربها له يذهن سوره الانعام انقص 158 سيابرارو قامت قوم حتى تطلع الشمس من مغربها صحاي كمغبيواس كمتوطى درس فاذا راها الناس امن من عليها سوج سيارات بمورو امنالو لمن الله متى صلى الله عليه وسلم كقدمه يتناغروا النجر نوا فذلك حين لا ينفع نفسا ايمانها يعني يسوج ما امناچو ايتقماچوم يوم ياتي بعض ايات ربك يجيتا غماش تامر بميمطا غزي لا ينفع نفسا نفسنا يتقماتم ايمانها ما منوا لم تكن امنت من قبل مالتها مالته الله سبحانه وتعالى بذ ملكو اندمي برارا الله متى صلى الله عليه وسلم تناغروال اندزو امام مسلم عن عبد الله بن عمرو بن العاص يروي حديث هله قال حفظت من رسول الله صلى الله عليه وسلم حديثا لم انسه بعد وانا كالله متى صلى الله عليه وسلم حديث شمدجالهني لم انسه بعد አሁን አረሳሁትም سمعت رسول الله صلى الله عليه وسلم الله مرتني سمعتالو يقول ان اول الايات خروج طلوع الشمس من مغربها يمجمرياو تعمرات كصحاي كمغرب الناس ضحا رفعت ساعه لايكو ان عندي يندرن سسا موطاتوا نو وايهما ما كانت قبل صاحبتها فالاخرى على اثرها قريبا عندها ودياونو እንደጠፋች አንዷ ከተከትላ እንደምትከሰተም ያአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው اي اول الايه التي ليست مألوفه ማለት ነው ማለት ሰዎች ያለመዱት ማለት ነው እንጂ የደጃልም መከሰት ያው ሰው ነው يا عيسى عليه السلام ممطات يا وسو نو منو يمياسدنق نجر يلوم جن سوت ياللمدوتنا مألوف يالهونا نجر ياجوجنا ماجوج يميبالوتم سوت سلهونو بوزو يمياسچنق نجر يلوم مالنو نجر جن بتام لسوت يالتمچه بتام تامرنتو غلص يونا خروج الدابة بشكل غريب غير مألوف منم ሰዎች በማይገባቸው መልኩ ተወጣለች እቺ እንሰሳዋ ፍሙ ሙኻጠረቱሃ الناስ ከዛ ሰዎችን ትናገራለች ወወስሚህም ኢያሁም ቢልኢማን ወልኩፍ አንተ ካፊር ነህ አንተ ሙእሚን ነህ የሚያለች ትናገራለች ሱብሃንአላህ العظيم ፈአምሩን خارج عن مجاري العاده ሰዎች ከለመዱት አያውጭ ነው ማለትም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢሳ ዐለይሂ ሰላም ወረድ የእጁጅና መእጁጅ መውጣት የደጃል መገደል እንደዛ አይነት ነገር ምን ጂንሲ ማያርፉሁ ልበሸር ሰዎች ከግን ሰዎች ራቅ ያለ ነገር ነው وذلك اول الايات الارضيه بمذر لا يمكست يمجمرياو تامر ነው كما ان طلوع الشمس من مغربها على خلاف عادتها المألوفه اول الايات السماويه ማለት ፀሐይ በስተጀርባ በመግቢያዋ መውጫዋ ልክ በሰማይ ላይ ሰዎች የሚያዩት ወይም ቢያዩት የሚችሉ ሩቅ የሆነ ነገር እንደሆነ ሁሉ ይሄም በምድር ላይ የሚከሰት የመጀመሪያ የቂያማ ምልክት ነው። በመቀጠልም አሉ ኢማሙ ጣህ ረሂመሁላህ እኛ አህለ ሱና ወል ጀማዓዎች ወላ ንሰዲቁ ካሂነን ጠንቋይን اونت بلن انامنم ولا عرافا اندزهو عرافا ياو بوزو ليجنت يلاچوم جن كاهين يميبالو بوزو غزي ككواكبت غا غنيونت يالو نو عراف يميبالو دمو وين بتقارانيو يلوتال جن بوزو ليجنت يلاچوم ولا من يدعي شيء ان يخالف الكتاب والسنه اندزهو ماننم يميكراكرن اونت انلم ቁርአንና ሐዲስን የሚቃረንን ነገር እውነት የሚልን ሰው አንቀርብም ወኢጅማዕ الامه ሙስሊሞች የተስማሙበትንም ነገር የሚቃረንን ሰው እውነት አንልም ኢጅማዕ ብሎ ማለት አልኢጅማዕ ሉገተን አልዓዝሙ ወልኢትፋቅ በአንድ ነገር ላይ ስምምነት የሚከሰትበት ነገር ማለት ነው ወስጢላህን በስጢላህ ግን ኢጅማዕ የሚባለው اتفاق مجتهد هذه الامه بعد عليه وعلى اله وصحبه وسلم يا الله ملكتنيا كذا عالم بموت كتليو بوحالا صحابوچو كذا بوحالا يالوت كقراننا كحديث مباشره استنباط ما درج يميشلو علموچي يتسمعموبتنم نغيرنيا انقارنم انيا انغدي لمندنو طنقواينا عرافن يمانامنبت مكنيات لمندنو كتبالا امام مسلم النا امام احمد يورد حديث الله عن صفيه بنت ابي عبيد عن بعض ازواج النبي صلى الله عليه وسلم كالله ملكتنيا بالبيتوچ اذا اوراچيچي منالچ عن النبي صلى الله عليه وسلم قال يا الله ملكتنيا له من اتى عرافا اتنقواي زند يمطا قالوا يا الله ملكتنيا فساله عن شيء سلاند نجر طيقه يتككل لو وين تككل ادلم بلو لم تقبل له صلاه 40 ليله الله زند يا 40 قن صلاه تقبايت يلهوم هدو بمطيقو بتشا اونت سايلو اكو نو هدو بمطيقو بتشا سو يون يا 40 قن صلاه تقبايت يلن اتى عرافن قالوا فقراء او كاهنا وين دمو طنقواي زند يمطا فصدقه بما يقوله يمجمراو لاي اسو هدوال طيقو انجو نتاالوم ازينياو لاي جن طنقوايو وين فقراو ايه تككل نو بلو سينغراو او قال فقد كفر بما انزل على محمد بمحمد لاي بوردو قران والو صاحب السلام الله يطبقن እዚ ላይ እንግዲህ የብዙ ሰዎች አቂዳ የሚንዳለጥበት ነው ብዙ ጠንቋዎች አሉ ብዙ ፉቅራዎች አሉ ብዙ አስመሳዮች አሉ ብዙ ከሸይጣን ጋር ግንኙነት ያላቸው ፍጡራኖች አሉ አዓዘነላ ብዙ ደጋሚዎች አሉ በእነርዚህ ማመን ከአላህ ሱብሃነሁ ወተዓላ ጥሩቅ የሚያወጣ ጉዳይ ነው ማለት ነው ሌላ የአላህ ነብይ ሰለላሁ ዐለይሂ ወአለይሂ ወሰለም ተጠየቁ بخاري نا مسلم لا ينا مسند امام احمد لا يالا عشانك عند يتناغرتش وقال سال رسول الله صلى الله عليه واله وسلم يا الله ملكتنيا عند غزي تطيقوا او سئل رسول الله صلى الله عليه وسلم عفوا يا الله ملكتنيا تطيقوا او سال ناس النبي صلى الله عليه وسلم يهونوا سوت يا الله ملكتنيا نطيقواچو عن الكهان سله طنقواچ طيقواچو مندناچو فقالوا ليس بشيء الناس منم نجر يالهونو ناتشو ترى نجروش ناتشو قالوا فقالوا يا رسول الله يا الله ملكتنيا انهم يحدثون احيانا عند غزي كو يناغرالو بشيء فيكون حقا يتناغرو نغغرم دمو اونت هونو ليكست يشلال قالوا يا الله ملكتنيا فقال رسول الله صلى الله عليه وسلم من قالوا تلك الكلمه من الحق قالوا ይችኮ እውነት የሚናገሯት ይخطፉሃል ጅንዩ አጋንንቶች ይቀጥፋታል ፈዩቀርቅሩሃ ፊ ኡዙኒ ወልይሂ ከዛም እኮ ጓደኛቸው እንግዲህ ምንድነው ታሪኹ ይሄ ሸያጢኖችንና አጋንንቶችን ጠንቋዩ ለምሳሌ የሰው ገሎ ደም ወይም ደግሞ አንድን እንሰሳ በእንህይወቱ ሽንት ቤት ውስጥ በስ ወይም ደግሞ ቁርአንን በሆነ በቆሻሻ ነገር ላይ መጻፍ አንድ አላህን የሚያስቆጣ ነገር አንድ ሰው ሲሰራ ሸይጣን ጋር ግንኙነት ሊያደርግ ይችላል እና ሰውየው ለአጋንንቶቹ አላህን የሚያስቆጣ ነገር ለሸይጣኖቹ ምን ጊዜም በስተምራር ሲሰራ እነርሱ ደግሞ ሁለት ምን ያደርጋሉ ባንድ እርስ በርሳቸው ይቀጣጣሉ ይቀጣጣሉ ይቀጣጣሉ ይቀጣጣሉና ከመልአክቶች የተወሰነች ነገር ምን እንደሚነጋገሩ ምን አላህ Subhanahu Wa Ta'ala እንደወሰነ የሆነች ነገር አጥፍ ያደርጋሉ። ፍት ወደ ምድር ይወርዳሉ። የመላእክት ችቦ ካገኛቸው ዘው ይቃጠላሉ። ከዛ በኋላ እላይ ያለው ለታችላለው፣ እላይ ያለው ታችላለው ጠንቋዩ ጋር እስከሚደርስ ድረስ። ከዛ ለጠንቋዩ አንዲት ሆነት ይናገርና 100 ውሸት ይነግረዋል። ከዛ በኋላ መጀመሪያው ጠንቋዩ ቢሰድ አንተ ከደምትባለው ነህ ይሏል። በመጀመሪያ እውነት ይመስላል ያልኝ ሁሉ ነገር እውነት ይመስላል። እሱ አንዷ ነች። ከዛ በኋላ እንደዚህ ነህ እንደዚህ ነህ እንደዚህ ነህ እንደዚህ ነህ የሚለው ነገር ሁላ እውነት ነው የሚለው። እና በዚህ መልኩ ነው እውነትን የሚናገሩት ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተናግረዋል። እንደዚሁ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ ሲናገሩ ፈመኑል ከልቢ ኸቢሳ አሉ። የውሻ ዋጋ ቆሻሻ ነው አሉ። ወመህሩል በግይ በብልግና የሚከሰትም በብልግና የሚሰበሰብ ይሆነ አንዳንድ በብልግና የሚያገኙት ሴሴቶች ገንዘብ ኸቢሱን ቆሻሻ ነው። ወህልዋኑል ካሂኒ የጠንቋዩ እኮ ህልዋን ይሉት ህልዋን ማለት ለጠንቋዩ የሚሰጠው ኸቢስ ቆሻሻ ነው ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተናግረዋል። በሌላ ሐዲስ ሰመኑል ከልቢ ኸቢስ ወመህሩል በግይ ኸቢስ ወህልዋኑል ወከስቡል አልሐጃሚ ኸቢስ እንደዚሁ ሌላ ምድዋ ለማለት ነው። سبحان الله انا ايه بتام كبار نغير نو الله يطبقنا خطبنا رسول الله صلى الله عليه وسلم على اثر سماء كانت من الليله عند غزياله صحابي سيناجر زيد بن خالد يا الله ملكتنيا نغرون ذناب كطاله بوالا خطبه درغو من علاچ فقال اتدرون ماذا قال ربكم الليله زاري ليله الله من انداله تاوقالاچو قالوا الله انا ملكتنياو ناتشو قال اصبح من عبادي مؤمن بي وكافر بي كني باروچ گماش كهادين هونو ادرو زاري گماش دمو امانيو هونو سبحان الله مناله فضل الله ورحمته بعد الله فضلنا بعد الله رحمانه قال فذلك مؤمن بي كافر بالكوكب بكواكبتي كادنا بني امننو ومن قال موطرنا بينو كذا وكذا አይነ ከውከብ ሲከሰት በእንደዚህ አይነት ነገር ነው ዝናብ የመጣው ያለ فذلك كافر بي بكيب በከሃዲን ደሞ በከዋክብት ያመነ ነው ብለዋል አላህ መልእክተኛ ሰለላሁ ዐለይሂ ወሰለም። እና አላህ ሱብሃነሁ ወተዓላ ሲናገር ولا يفلح الساحر حيث اتى ከሃዲ ማለት ደጋሚ የቱን ቦታ ላይ ፈላህ አይወጣም ብለው ተናግረዋል ማለት ነው። ምናል አላህ አለም ተረ ኢለለዚነ ኡቱ ነሲበ ሚነል ኪታብ አለ። ሱብሃንአላህ እነዛ ከመጽሐፍት እኮ ፋንታን የተሰጡ ሰዎች እድልን ያገኙ ሰዎች ወደ እነርሱ አትመለከቱም? ነ ዩእሚኑነ ቢልጅብቲ ወጣኡት በጣኡታትና በድግምት የሚያምኑ ሲሆኑ አለ አላህ ሱብሃነሁ ወተዓላ ويقولون للذين امنوا لانتم اهدى من الذين امنوا سبيلا عندهم لو معلنا سبحان الله عائشة رضي الله عنها ستناجر منها ليش قالت كان لابي بكر غلام ياكل من خراجه فجاء يوما بشيء فاكل منه ابو بكر عندي هنا يا ابو بكر سراتنيا نبر هنا مغب ستاچونا بلوا فقال له الغلام سراتኛውን አላቸው تدري مما هذا አላቸው ابو بكر አሁን ይሄ የበላሁን ምግብ ምን እንደሆነ ታውቃለህ? قال وما هو አረኒ የሰጠኝ ምግብ ሳላቀም እንደውን የበላሁት እንጂ አሉት። قال كنت تكهنت للانسان في الجاهليه አንድ ጊዜ ረሱል ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ለአንድ ጠንቋይ ለአንድ ሰውዬ ጥንቁልና ጠንቁየለት ነበር። ወማ ኡህሲኑል ካሃና እኔ ግን አውል ኪሃና ስለ ጥንቁልና ምንም ነገር የማቀው ነገር የለም። ኢላ አንኒ ኸዳዕቱሁ እኔ ግን በክዳት ነገርኩትና እንዳጋጣሚ ሆኖ ያው ፈለቄኒ በሌላ ጊዜ ያገኘኝና አለ ፈአጣኒ ቢዛሊከ የዛን እንዲህ ብለ የነገርከኝ ብሎ ሰጠኝ። ፈሃዘ አለዚ አከልተ ሚኑ ያ የበላኸው ነው አላቸው። ادخل ابو بكر يده اجاچون افاچو استا گبون اسگبوننا ፈቃ በትውከት መልኩ ከሆዳቸው ውስጥ እንዲወጣ አደረጉት ብላ አኢሻ ረዲየላሁ ዐንሃ ተናግራለች ማለት ነው። ኢማሙ አልቡኻሪ ያወሩት ነው። የሚገርማችሁ ነገር ምን ይላሉ ኢብኑ አቢል አዝ አልሐነፊ ወከዛ ሙላ አሊ ቃሪ ሲናገሩ ወልዋጅቡ አላ ወልይ አልአምሪ ወኩል ቃዲሪን በየትኛውም ባለስልጣን ላይ የሙስሊም ባለስልጣን ከሆነ ግዴታ የሚሆንበት ነገር አየሳፊ ኢዛለቲ ሃኡላኢ አልሙነጅሚን አሉ ህዝብን የሚያ ተንኮልን እንጂ ሌላን አልጨመሯቸውም ማለት ነው። وذلك انهم قالوا قد سدنا الجن والانس فالجن تعاظموا في نفسها وتزداد كفرا اذا عملتها الانس بعاضه المعامله አጋንንቶችን የሚያከብር ከሆነ ሰውየውን በጣም ይበለጠ እንዲከፈር ከአላህ እንዲርቅና ከነብዩ ሰለላሁ ዐለይሂ ወሰለም መንሃጅ እንዲወጣ ነው የሚያደርጓቸው። አላህ ሱብሃነሁ ወተዓላ ሱረቱ ሰባ ከአርባ እስከ አርባ አንድ ላይ ምን አለ ሲናገር ወየውመ ያሕሹሩሁም ጀሚዓን ያኔ ሁሉንም የሚቀሰቅሳቸው ጊዜ ثم يقول للملائكه ለመላእክቶች ይላል አላህ هؤلاء اياكم كانوا يعبدون እነዚህ እናንተን ነበር የሚያመልኩትን ይጠይቃል። قالوا سبحانك ጥራት የተገባህ ጌታ ነህ አንተ ولينا من دونهم ከነርሱ ውጭ አንተ ነህ የኛ ወልያችን بل كانوا يعبدون الجن እነርሱ አጋንንትን ነበር የሚያመልኩት አክሰሩሁም ቢሂም ሙእሚኒን سبحان الله الذين يزعمون انهم يدعون الملائكه ملائكتوش ያናግሩናል ويخاطبونهم ملائكتوش ለኛ ይወርዱልናል وانها تنزل عليهم ملائكتوش ጋር مخاطባ እናደርጋለን የሚሉ وانما تنزل عليهم الشياطين አጋንንቶችና ሸይጣኖች ናቸው እንጂ ملائكቶች አይደሉም። وقال تعالى الله على سورة الانعام انقص 128 ላይ ሲናገር ويوم يحشرهم جميعا ሁሉንም ባንድ የሚነዳቸው ጊዜ ያ ማዕሸረ ልጅኒ አንንት ስብስቦች ሆይ ቀዲስ ተክሰርቱም ምን ልኢንሲ ይላቸዋል። ከሰዎችም እኮ በእርግጥ አክዝ አበዛችሁ ይላቸዋል። ወቃለ አውልያኡሁም ምን ልኢንሲ ከወልይ ከሰዎች ዘመዶች የነበሩት ይላሉ ረበና ጌታችን ሆይ እስተምተዐ ባዕዱና ቢባዕድ ግማሻችን በግማሻችን سنጠቃቀምና سنረዳዳ ኖረናል። وبلغنا اجلنا الذي اجلت لنا انت يوسنكلن موساني لا يدرسنال قال الله لا النار مثواكم منورياچو اسات نو خالدين فيها ارزام مست من غزيم ينوراچو ستهونو الا ما شاء الله ان ربك حكيم عليم الله سبحانه وتعالى اواقينا طببنيا نونا بمالت ይናገራል ማለት ነው። እና ይሄ በጣም የተሳሳተ አቂዳ ነው። እና እንደዚሁም እንዳሉ ኢብኑ አቢል አዝ አልሐነፊ ረሂመሁላህ ሲናገሩ وكذلك الذي يصعقون عند سماع الانغام الحسنه ጥሩ ድምጽንም ሲሰሙ እንደዚህ በጣም አገር ያጠፋሉ። መንዙማ ነው ምንድነው የሚባለው በኢትዮጵያ? ልክ እንደዚህ አይነቱን ሲሰሙ مبتدعون ضالون አሉ። እነዚህ በእስልምና ውስጥ የራሳቸውን እኩይ ተግባር የሚያስተላልፉና ضالون وليس للانسان ان يستدعي ما يكون سبب زوال عقله ማለት አእምሮን የሚቃረን ነገር ድሮውኑ መጠቀም አልነበረበትም። መንዙማ ስንሰማ ራሳችንን እንስታለን፣ ዘፈን ስንሰማ ራሳችንን እንስታለን የሚሉ ሁሉ እነዚህ ሁሉ ጠማማዎች ናቸው። ወለም የኩን ፊ الصحابه والتابعين من يفعل ذلك በصحابዎችና በረሱል صلى الله عليه وسلم ዘመን ይሄን የሚሰራ የለም። ወለው عند سماع القران ቁርአንን እንኳን ሲሰሙ ራሳችንን እንስታለን አይሉም። بل كانوا كما وصفهم الله تعالى እንደውም አላህ ቁርአንን ሲሰሙ ሙእሚኖችን ምን አለ? اذا ذكر الله الله القران سوسا وجلت قلوبهم ልባቸው ፍርት ይላል። واذا تليت عليهم اياته ቁርአን የተነበበላቸው ጊዜ ዛደቱም ኢማና እምነታቸው ይጨምራል። ወአላ ረቢሂም የተወከሉን በጌታቸውም ላይ ይመካሉ አለ ሱረቱ አንፋል 2 ላይ። እንደዚሁ ምን አለ አላህ ሱብሃነሁ ወተዓላ ሱረቱ ዙመር 23 ላይ ሲናገር አላሁ ለዚ አለ አላሁ አላህ ነዘለ አህሰነ አልሐዲስ ኪታበን ከቃላቶች ሁሉ ምርጥ የሆነ መጽሐፍ ሲሆን አወረደ ሙተሻቢሃ ሱብሃንአላህ መፋኒ አለላህ መፋኒ ብሎ ማለት እንደ ሌላዎቹ መጽሐፎች እርስ በርስ የማይጋጭ ዩስኒ ባዕዱሁ አላ ባዕዱ አለላህ ሱብሃነሁ ወተዓላ ተቅሸዕሩ ሚንሁ ጁሉዱ አለዚነ የኽሸውነ ረበሁም እነኛ የጌታቸውን የሚፈሩ ሰዎች ቆዳቸው ጭምድድ ይላል እርሱን ቁርአኑን ሲሰሙ ثم تلين جلودهم مالت سلا جهنم سلا الله عيقاب سيوسا بتام يكفات ترالو كزام دمو قداتشونا اكالاتشو لزب بلال وقلوبهم الى ذكر الله ذلك هدى الله يهي الله مكينانو يهدي به من يشاء الله يفلقون سو ودتك كرن يوم انجدي مرابتان ومن يضلل الله الله ياتمامو سو فما له من هاد مانم يميكاناو يلوم ብሎ አላህ ሱረቱ ዙመር ላይ እንደተናገረው ሁሉ ሰዎች ቁርአንን ሲሰሙ ሰሃቦች በዚህ መልኩ ነበር። እነዚህ ዘፈን ሲሰሙና መንዙማ ሲሰሙ አገርና ጠፋለን የሚሉ እነዚህ ሙብተዲዎችና ባሎች ናቸው እንጂ በረሱል ሰለላሁ ዐለይሂ ወሰለም የሙስሊሞችም ሰሃባ ይያል ነበርም ማለት ነው። እና እንደዚሁ ጠንቋዎችና الله سبحانه وتعالى سورة الشعراء 201 እስከ 222 ሲናገር هل انبئكم على من تنزل الشياطين ሰይጣኖችና ጋንንቶች በማን ላይ እንደሚወርዱ አልነግራችሁም ምን تنزلوا على كل افاك اثيم በቀጣፊና በወንጀለኛ በሆኑት ሰዎች ላይ ነው የሚወርደው ብሎ الله سبحانه وتعالى عفوا ተናግሯል ማለት ነው። በመቀጠልም ምናሉ ኢማሙ ጣሃዊ ሲናገሩ ወነረ الجماعه حقا وصوابا አንድነትንና ስብስብን እውነትና ትክክለኛ መንገድ ነው ብለን ነው የምናምነው እኛ አህለ ሱና ወልጀማዓዎች ወልፉርቀተ አንጃነትንና ቡድን ፈጠራነትን ልክ እንደ አህባሽ ዚገን ወአዛባ ጥመትና ያአላህ አዛብ ነው ብለን ነው የምናምነው እኛ አህለ ሱና ወልጀማዓ ነር አልጀማዓተ ሐቀን ወሶዋባ አንድነትን መሰባሰብን በአላህ መንገድ ላይ መከማቸትን ሐቅና ሶዋብ ነው ብለን ስናምን ወልፉርቀተ ዚገን ወአዛባ ለምን ይሄን አንድነትን እንደ ትክክለኝነት የምንቆጥርበትን ሙስሊሞች ሁሉ አንድ መሆን አለባቸው ብለን የምናምነው እኛ አህለ ሱና ወልጀማዓዎች ለምንድን ነው አላህ ሱብሃነ ወተዓላ ሱረቱ አሊ ኢምራን 103 ላይ واعتصموا بحبل الله جميعا الله بلقساتشو يمنت جمر تساتفو الله بلقساتشو يمنت جمر تساتفو انجي ولا تفرقوا اتبتاتنوا على الله سلزهم الله بلقسن يمنت جمر نساتفالن انجي انبتاتنم انجا انهونم بودن انهونم مالتنو በመቀጠል ምን አላህ ሱብሃነሁ ወተዓላ ሱረቱ አሊ ኢምራን አንቀጽ 105 ላይ ሲናገር ወላ ተኩኑ ከለዚነ ተፈረቁ እንደነዛ እንደተበታተኑ ሰዎች እንዳትሆኑ አንዱ ፕሮቴስታንት አንዱ ኦርቶዶክስ አንዱ ጆህባ አንዱ ተሐድስ ኦርቶዶክስ አንዱ ቅባት ኦርቶዶክስ አንዱ ያአላህ ሃሪያ የማይባል ነገር የለም እንደነርሱ አንዱ ካቶሊክ ከካቶሊኮቹ መካከለ ደግሞ ማርያያ ነው ሜሪያያ ነው የሚባሉ ሱብሃንአላህ በጣም ይገርማል አዲስ ሰለምቲዎች ሲናገሩ በጣም ነው የሚገርመው ወላ እንደውም ሱብሃንአላህ የሚገርማችሁ ነገር አንድ ከፊሊፒን የሰለመ ዳዒ ምን አለኝ በጣም ትልቅ ዳዒ ነው አላህ ይጠብቀውና እርሱ እንዴት እንደሰለምክ ታውቃለህ አለኝ ማለት ነው ይስማል ያ ጀማዓ በነግራችን ላይ ይስማል አልহামዱሊላህ እና ምን ትልቅ ዳይ ነው ፊሊፒን ይሰለምቴ ነው የፕሮቴስታንት ፓስተር የነበረ ነው የፕሮቴስታንት ፓስተር የነበረ ነበር እና በጣም ዳይ ነው ሱብሃንአላህ አላህ ከፍቶለታል በየቀኑ እስከ 50ም እስከ 10ም እስከ 20ም ያሰልማል በየቦታው እየዞረ ሱብሃንአላህ አላህ ጀዛውን ይክፈለው አላህ ይጠብቀው ታዲያ ጓደኛችን ነው ምን አለሱ እንዴት እንደሰለምኩ ታውቃለህ አለኝ እስቲ ንገረኝ ስለው በመጀመሪያ እኔ ካቶሊክ ነበርኩ ከዛም በኋላ ፕሮቴስታንት ከተቀበልኩ በኋላ በጣም እጅግ ታዋቂ ከሆንኩ በኋላ ይሄ ፕሮቴስታንትነት ውሽ በጣም ትክክለኛ ያልሆነ ነው ብዬ ገመትኩ ይመጨረሻ ላይ አለ ስለዚህም ምን ላድርግ ነው ብዬ ካሰብኩ በኋላ በዚህ በምን ልሁን እያልኩ ስገምት ባህተ ሳረግ አይ ይሄ ፕሮቴስታንቶቹ የመጽሐፍ ቅዱስን እምነት ስለማይወክል የራስን ሃይማኖት መመስረት አለብኝ ብዬ ወሰንኩ ሲለኝ ምን ብዬ ደነገጥኩበት የራስን ሃይማኖት ምን ያስደነግጣል ሲለኝ ይሄ እኮ እኛ ክርስቲያኖች ዘንድ በተለይ ፊሊፒንና አሲያ አካባቢ አይዲ ነገር ነው ምንም የክርስትና እምነት የመሰረቱ ሰዎች አሉ እና ይሄ አይግረምህ አለኝ እኛ ሙስሊሞች ይህን ነገር እንቃወማለን አላህም ሲያስጠነቅቀ ምን አለ ወላ ተኩኑ ከለዚነ እንደነዛ አትሁኑ ተፈረቁ የተበታተኑ ወክተለፉ እርስ በርሳቸው የተቃረኑ ሚን ባዕድ ማ ጃአሁሙል በይናት ከአላህ የሆነው ገለጻ ለነርሱ ከመጣላቸው በኋላ ወኡላኢከ እነዚህ እኮ እርስ በርሳቸው የሚበታተኑና እክትላፍ ያደረጉ ለሁም አዛቡን ዐዚም አለላ ከባድ የሆነ የኔ እርምጃ አለባቸው ስለዚህም እኛ ሙስሊሞች ከዚህ የቁርአን አንቀጽ በመነሳት አንድነትን ሐቅና ሷብ ብለን ስንገምት ነገር ግን መበታተንም ባጢል ነው ብለን እንገምታለን ማለት እናምናለን እንደዚህ ሱረቱ አንዓም አንድ ቀጽ 159 ላይ ሲናገር ምን አለ ኢነለዚነ ፈረቁ ዲነሁም እነዛ እኮ እምነታቸውን የበታተኑ በጣም እኮ ነው የሚገርማቸው ሱብሃንአላህ አልዓዚም ሉብናን አካባቢ ደግሞ ሊባኖስ አካባቢ መሬም የስላሴ አንዳካል ማለት እሷ ራሷ ፈጣሪ እንደሆነች የፈጣሪ አንዳካል እንደሆነች በጣም ቁወተ ሳሉት የሚባለው ነገር ለሷ እንደሆነ የሚያምኑ አሉ አሉ ደግሞ እኔ በጣም ገረመኝ ይሄን ሰማ ደግሞ ሱብሃንአላህ ኢትዮጵያ ውስጥ ያሉት እንደዛ ይሉ መሰል አሁን በጣም ነው የሚገርማቸው አምላክ ዘጠኝ ነው የሚሉ ደግሞ ክርስቲያኖችም አሉ ይባላል ሱብሃንአላህ አሚን ከውጭ ሀገር የመጡ ሰለምቲዎችን እኔ የማግኘት እድሉ ስላለኝ ቁጥሩን يعني ልታውቁት አትችሉም ሱብሃንአላህ አላህ እኔ والله በጣም ይገርመኛል ሐታ ዱዓቶች እኔ ቁጥሩን የሚያውቁት አይመስለኝም በሺ የሚቆጠር ቡድን ነው ያለው ሱብሃንአላህ አልዓዚም ታዲያ ምን አለ አላህ ሱብሃነሁ ወተዓላ ኢነለዚነ ፈረቁ ዲነሁም አላቸው ነብዩን እነዛ እኮ እምነታቸውን የበታተኑ ወካኑ ሸያአ እርስ በርሳቸው ቡድንና አንጃ የሆኑ ለስተ ሚንሁም ፊሸይ እነ ከነርሱ እኮ አንተ ከምንም የለህም ከነርሱ ውስጥ ከምንም የለህም እነርሱ አንተን አይመለከቱም ብሎ አላህ ስብሐነሁ ወተዓላ ነብዩን ነገራቸው እነማ አምሩሁም ኢላላህ የነዚህ ሰዎች መመለሻ ወደ አላህ ነው ثم ينبئهم بما كانوا يفعلون ከዛም አላህ ስብሐነሁ ወተዓላ ሲሰሩት በነበረው በማለት ይናገራል እንደዛው አላህ ስብሐነሁ ወተዓላ ሱረቱ ሁድ ላይ ምን አለ ولا يزالون مختلفين على ارس برساچو ተቃራኒ ከመሆን አይወገዱም إلا من رحم ربك جيتا يزن لك سو قال هنا بس تقار الله سبحانه وتعالى سورة هود كان 118 اسك 19 زطر معناتنو فجعل أهل الرحمة الله سبحانه وتعالى يززلتن سو مستثنين من الاختلاف الله يزن لاچو الله يودداچو يا الله رحمة بالنسو لاي توطيانا تغشيا يادرغاچو سوچ هايقارنم امانم غير مجتمعو غير هايقارن ባለቤቱ ጋር አይቃረን ባለቤቷ ጋር ትንኮሳ አትፈጥር ረህማ ነው ምን ጊዜም እዝነት ነው እርስ በርሳቸው የሚጓደዱ የሚፋቀሩ ነው የሚሆኑት ማለት ነው ኢቨን እስላም እንዴት አይነት ሙጅተማዕና ምን አይነት ህብረተሰብ እንድንሆን ነው በጣም ከቤተሰቦቻችን በመጀመሪያ ከራስህ ጋር ሰላማዊ መሆን አለበት ስራዕ ዳኺሊ እንዲኖርህ አይፈለግም። ውስጣዊና ውጫዊ ግጭት ኑሮ ሙናፊቅ እንድትሆን አይፈለግም። እውቀት ጋር የተያያዝክና ውስጥህና ላይህ አንድ አይነት የሆነ ሰው ልትሆን ይፈልጋል። ለዚህ ነው አላህ ሱብሓነሁ ወተዓላ ሙናፊቅነትን በጣም ያጠቃው። ሰዋኡን ካነ ፊ ዱንያ ወል አኺራ የሚጠቅም ጉዳይ ስላልሆነ ከዛም ከቤተሰቦችህ ጋር ያለህ ግንኙነት በተለይም ከባለቤትህ ጋር ከእናትህ ጋር ከአባትህ ጋር ሱብሓነላህ በጣም ጥሩ ከልጆችህ ጋር ይህን ሁሉ የራሱ የሆነ መራሒል አለው። የአላሁ ተዓላ ሰለላሁ ዐለይሂ ወሰለም ኸይሩኩም ኸይሩኩም ሊአህሊሂ አንተ ትብስና አንቺ ትብስ የሚባባል ህብረተሰብ ነው። ከዛም ከጎረቤትህ ጋር ከዛም አልፎ ከህብረተሰቡ ጋር እያንዳንዱ ያለህን ህብረተሰብ ያለውን ህብረተሰብ ስነ ስርዓት የሚያስይዝና ሙጅተማዕ ሙተማሲክ እርስ በርሱ የተያያዘ ህብረተሰብ የሚያደርግ ስለሆነ ነው። አንድነትን የሚያስተምር እምነት ነው እንጂ የሚበታተን አይደለም ማለት ነው። ለነገሩ እኔም አንዱ ክርስቲያን ሰለምቴ እንዳለኝ አይ እኔ ለሰላም አይደለም የተላኩት ስላለ ነው ኢየሱስ። እኔ የተላኩት ግን እርስ በርሳችሁ መከራ ይዞ የሚመጣ መልእክት ነው ይዤ የመጣሁት። ቤተሰብ በጣም የሚያቃርን፣ ባልና ሚስት የሚያጣላ፣ ምራትና ምራትን የሚያናክስ ነው ብሎ ተናግሯል አለኝ አንድኛው ደግሞ ሱብሃንአላህ። ለዚህ ነው የተለያዩት መሰለኝ እያለ ነገረኝ እርሱም። እንደዚሁ የአላህ ነቢይ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ አህለል ኪታበይን አሉ ክርስቲያንና ፊ ዲንህም አለ 72 ሚላ ለሰባ ሁለት እፍትራቅ አድርገዋል። ወኢነ ሀዚህ ልኡማ ሰተፍተሪቁ አላ 73 ሚላ አሉ። አህለል አህዋዎች የኔን የማይከተሉ ደግሞ ወደ 73 ሊከፈሉ ይችላሉ። ኩሉሃ ፊናር ኢላ ዋሒዳ ሁሉም የእሳት ናቸው አንዱ ካልሆነ በስተቀር ወሄል ጀማዓ አንድ የሆኑት ናቸው። ወፊ ሪዋይትን መን ሄ ያ ረሱላላህ ማነች እሷ ከጀሃነም ነጻ የምትወጣው? ማአና አለይህ አነ ወአስሓቢ እኔና ሰሓቦቹ ያለንበት ነው። ስለዚህ መፈራረቅና መለያየት አዛብ ነው። ምን አሉ? የአላህ ምትያ ስለ ላ አዩልቢሰኩም ሸይዓን ማለት አዩዚቀኩም አዛባ። ይህ በጣም ያ አላህ ስብሓን ወተዓላ ይጠብቀን በጣም ትልቅ መከራ ነው። አላህ ምን አለ? ሱረቱ አሊ ዕምራን አንቀጽ 19 ላይ ሲናገር ተቃር የነዛኩ የመጽሐፍ ሰዎች እርስ በርሳቸው ኢላ ሚን ባዕድ ማ ጃአሁም ልዕልሙ አለ እውቀቱ ከመጣላቸው በግየም በይነሁም ያው በመካከላቸው አገር ያጠፉ እና እርስ በርሳቸው ቡድን የተፈጣጠሩ ከነሱ መሆን የለብንም። ከዛም ኢንሻ አላህ አቂደቱ ጣሐውያን ኢንሻ አላህ ነገ እንጨርሳለን መሰል አንዲት ምዕራፍ ብቻ ናች የቀረችልን ጨርስ ማለት ነው። ሱብሃንአላህ ከዛም የመጽሐፉ መደምደሚያ ነው። ዛሬ እንጨርሳትና ነገ ኸትም እናድርግ አይደለ ይሻላል መሰል እንደዛ። ከዛም ምን አሉ ኢማሙ ጣሐዊ ረሂመሁላህ ወይሰማል ግን በነገራችን ላይ ያ ጀማዓት الخير خير ان شاء الله الحمد لله ودين الله في الارض والسماء بندر لينا بسماء لا يالا يا الله سبحانه وتعالى هيمانوت الله زند تقبايت يالو هيمانوت وهو دين الاسلام يسلمنا يهونا هيمانوت نو معنات يسو لج بندر لاي كمطا جمرو اسك مقرشا درس الله زند تقبايت يالو هيمانوت እስልምና ሃይማኖት ነው። ወሆ ዲኑላህ ነብዩላህ አደምም ሆነ ሌሎች ነብያቶች ይዘውት የመጡት ከነብዩላህ አደም በፊት መላእክቶች አላህን ኢባዳ የሚያደርጉበት ወልመላእኩ ቀብለሁ ያሉት ኢብኑል ቀይም ረሂመሁላህ መላእክቶችም ከነርሱ በስተፊት ማለት ነው ከአደምና ከሰዎችም በስተፊት ዲኑል ኢስላም ነው። ኢስላም ብሎ ማለት ያ አላህ ሱብሃነሁ ወተዓላ ካሁን በፊት የተብራራ ነገር ነው። ለምን ማስረጃችን ምንድነው? ማስረጃችን አላህ Subhanahu Wa Ta'ala ሱረቱ አሊ ኢምራን አንቀጽ 19 ላይ ኢነ ዲነ ኢንደላሂ ልእስላም አላህ ዘንድ ተቀባይነት ያለው ሃይማኖት ቢኖር እስልምና ነው ነው። ሌላው ሱረቱል ማኢዳ አንቀጽ 3 ላይ ነው ወረዲቱ ለኩሙል ኢስላም ዲና ከስል ከሃይማኖት በተስተኩል እስልምናን ብቻ ወደርኩላችሁ አላህ Subhanahu Wa Ta'ala እንደዚህ አላህ Subhanahu Wa Ta'ala ምን አለ ሲናገር ወመየብተጊ غير الاسلام دينا አለ ከእስልምና ውጪ ሃይማኖትን የሚፈልግ فليقبل منه منم متقبلينت يلهم لسو على وهو في الاخره من الخاسرين باخره ارسمك كسايروش نو ميدرج يا الله سبحانه وتعالى وهو يسلمنا يميبالو بين الغلو والتقصير ድንበር ማልፈም አያሳጥርም በሁለቱ መካከል ነው ያለው ምን ጊዜም ድንበር ያላለፈም ያላጠረም ለምሳሌ አንድ ምሳሌ ልስጣችሁ ስለ ኢሳ አለይሂ ሰላም ምን ይላሉ አይሁዶች ያሳጥራሉ ስለሱ ምን ይላሉ ዲቃላ ነው ይላሉ አለይሂም ለዐነቱላህ አይሁዶች ኢየሱስን ወይም ኢሳን ዲቃላ ነው ማርያም አመንዝራ በአመንዝራ ታማከኝነት ያመጣችሁ ነው እርሱም አስማተኛና ደጋሚ ነበር እንደውም ደግሞ በጥናት አገኘን ብሎ ያረጋገጡት ነገር ምንድነው እርሱና አብራው የነበረች ሴት ነበረች አብረን ሰቀለን ገድለናቸው ነው ይላሉ እነርሱ ነዑዙ ቢላህ አላህም ለዝነው ታዲያ ወቀውሊሂም አላ መርየመ ቡህታናን ዓዚማ ረገምናቸው በመርየም ላይ ከባድ የሆነን ቃል በመናገራቸው ይላል አይሁዶች ይሄ እንግዲህ ስለ ኢሳ አለይሂ ሰላም ያላቸው ማሳጠር ነው ክርስቲያኖች ደግሞ ድንበር አለፉ አንደኛ እርሱ ራሱ ፈጣሪ ነው እርሱ የፈጣሪ ልጅ ነው አንዳንዶች ደግሞ የስላሴ አንድ አካል ነው ለኛ ብሎ የተሰቀለ እኛ ደግሞ አሳጠረ እኛ ደግሞ ምናል አብዱላሂ ወረሱሉ አላህ በተአምሩ ልክ እንደማንኛውም ሰው ይሆነ እንደማንኛውም ሰው አላህ ታዛዥ ይሆነና ባሪያ ያአላህ ማልክተኛ አላህ በተአምራው ይመልኩ የፈጠረ ነው ለመካከለ ሀገር ላይ ነው የምንገኘው እየትኛውን ቦታ ላይ ወበይነ ተሽቢህ ወተዕጢል ያአላህንና ስምና ባህሪን በተመለከተ ደግሞ አላህን በፍጡራን አንመስልም አላህን ፍጡራንን ይመስላል አንልም እንደዚሁ ባህሪያት የሉትም ብለን አናምንም ባህሪውን እናረጋግጣለን وفي نفس الوقت جن فطران عندما يمثل من الرجاء قد علم على النوم اندزه وبين الجبري والقدر بالله الثاني بكل سنة من دمو من دنو الله فطران على سجد دم بيان داندو نقر لي هلون نقر اندو السنة من نامنا لن وبين الأمن والإياس تصفى بمقرطنا بما لم مكاكل لينو مالت بين الخوف والرجاء الله ان يفراننا ተስፋ ያደረግን ነው እናመልከው እስልምና የሚባለው ነገር በዚህ መካከለ ላይ ነው አለ ለምን بين الغلو والتقصير ያደረግንበት ምክንያት ለምን ነው እስልምና የሆነው አላህ ምን አለ ሲናገር ያአህل الكتاب ያላቸው እናንተ አይሁዶችና ክርስቲያኖች لا تغلو في دينكم በሃይማኖታችሁ ውስጥ ወሰንን አትለፉ ولا تقولوا على الله الا الحق በአላህ ነው እምነትን እንጂ ሌላን አትናገሩ አላቸው سورة النساء 171 ላይ በሌላ ቁርአን አንቀጽ ላይ ምን አላቸው ቁል ያህል الكتابي በላቸው እናንተ የመጽሐፍ ሰዎች ሆይ لا تغلو في دينكم سبحان الله በሃይማኖታችሁ ላይ ወሰንን አትለፉ غير الحق ከእውነት ውጭ ሆነን سبحان الله እንደዚሁ የአላህ Subhanahu Wa Ta'ala ምን አለ سورة المائدة ከ87 እስከ 88 ድረስ يا ايها الذين امنوا ان انت يا امناچو هي لا تحرموا طيبات ما احل الله الله سبحانه وتعالى لنا انت حلال يا درجو النجر ارما تادرغو ولا تعتدوا دمبرن ما تلفو ان الله لا يحب المعتدين الله دمبر يميالفن سوچ هايودوم سلالنيا بهيمانوتاچي لا وسنن انالفم وكلوا مما رزقكم الله حلالا طيبا ለእናንተ ሒል ያደረኩትንና መልካም ምን ነገር በሙሉ ተነገቡ ወተቁላህ الذي انتم به مؤمنون የምታምኑበት የሆነውን አላህን ፍሩ አይሻ رضي الله عنها ስትናገር አንናስ من اصحاب رسول الله صلى الله عليه وسلم ስለ አላህ ምልጣ ይሆኑ ሰዎች መጡና ሰአሉ አዝዋጀ ነቢዩ ሰለላሁ ዐለይሂ ወሰለም የነቢዩ ሚስቶች ጠየቋቸው አን አመልህ ፊስር ምንድነው የአላህ መልእክተኛ ከሰዎች ሲገለልና እቤት ቁጭ ሲል ምንድነው የሚሰራው ሲሉ ጠየቋቸውና ሲነግሯቸው እንዴት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ እየሰሩ በዒባዳ ላይ እንዲህ እየለፉ እኛማ እንዴት ነው አሉና ፈቃለ ባዕዱሁም ላአኩሉ ላሕማ ከዛሬ ጀምሮ ስጋ የሚባል ነገር አልበላም አለ። ወቃለ ባዕዱሁም ላአተዘወጁ ኒሳ ሴቶችን በሙሉ አላገባም። ወቃለ ባዕዱሁም ላአናሙ ዐላ ፊራሽ እኔ ካሁን ቀጥሎ ፊራሽ ላይ አልተኛም። ፈበለገ ዛሊከ ነቢየ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ይሄን ሰሙና ፈቃለ ብለዋሉ ማ ባሉ አቅዋሚ የቁሉ አሐዱሁም ከዛ ወከዛ አረ ምን አይነት ሰዎች ናቸው እንደዚህ እንደዚህ የሚሉ እነማን ናቸው አሉ በጥቅል። ላኪኒ አሉ እኔ ግን አሶሙ አፍጦር እጾማለሁ እንደ ዙሃ ፈጥራለሁ ወአናሙ እተኛለሁም ወአኩሉ ላሕመ ስጋንም እመገባለሁ ወአተዘወጁ ኒሳ ሴቶችንም አገባለሁ ፈመን ረጊበ አን ሱነቲ ከእኔ የራቀ ከእኔ ሱና የራቀ ፈለይሰ ሚኒ ከእኔ አይደለም ብለው ተናግረዋል የአላህ መልእክተኛ ሰለላሁ ዐለይሂ ወአሊሂ ወሰሐቢሂ ወሰለም። ይህ ማለት ምንድን ነው? እስልምና የተፈጥሮ ሃይማኖት ነው። ለምሳሌ አንዳንድ የክርስትና ሃይማኖት ተከታዮች ሆኑ ይመንናሉ። መመንን ማለት ምንድን ነው? ሴት ከሆነች ወንድ አላገባም፣ ወንድ ከሆነ ደግሞ ሴትን አላገባም ብሎ ይመንናል። እስልምና ግን የሚያየው ምንድን ነው? ጋብቻ የሚባለውን ነገር ለምሳሌ አምሩን ፍጥሪይ ነው። አላህ ፍጡራንን የፈጠረበት ወይም ሰዎችን የፈጠረበት ጉዳይ ነው። ልክ እንደ መብላት፣ እንደ መጠጣት፣ እንደ መተኛት ነገር ነው የሚወሰደው። ለምሳሌ ስትመገብ ግን ምንድነው መሆን ያለበት? በትክክለኛነት መልኩ መመገብ አለብህ። ሰርቀህ መመገብ የለብህም። አጭበርብረህ መመገብ የለብህም። አታለህ መመገብ የለብህም። አንተው የሰራኸውን ስራ መመገብ አለብህ አይደለ? መስረቅም የለብህም። ስተኛም ሰዓት ይዘህና አላህ ሱብሃነ ወተዓላ በፈቀደብህ መልኩ በትርቲብ ነው ነው። አላህ ሱብሃነ ወተዓላ ከፈቀደልህ መሆን የለብህም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲናገሩ ነገር ግን እየበላና እየጠጣ ሰውየው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ማለት ከጋብቻ ውጭ መሆንም የለበትም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲናገሩ አንኒካሁ ሱነቲ ጋብቻ የኔ መንገድ ነው አሉ። ፈመን ረጊበ አን ሱነቲ ፈለይሰ ሚኒ ሱብሃንአላህ ወፊ ሪዋየቲን አንኒካሁ ሸጥሩ ኢማን ጋብቻ የሚባለው ነገር የእምነት ግማሽ ነው። አላህ ሱብሃነሁ ወተዓላ ፈንኪሑ ማ ጧበ ለኩም ሚነ ኒሳ አግቡ ብሎ አዟል አላህ ሱብሃነሁ ወተዓላ። እና ያገቡ ሰዎች አላህ ሱብሃነሁ ወተዓላ ዘንድ በጣም አጅር እንዳላቸው፣ ሁለተኛ የሚስቶቻቸውን ኃላፊነት የሚይዘው ደግሞ ትዳራቸውን ቀጥ አድርገው ለመያዝ የሚተጉ ወንዶችንና ሴቶችን አላህ ሱብሃነሁ ወተዓላ ትልቅ ደመወዝ እንደሚሰጣቸው በጣም ያኒ ማለት ከተፈጥሮ የራቀ ነገር ሁሉ በእስልምና ተቀባይነት የለውም ማለት ነው። ሱብሃንአላህ። እና ወሰንን አትለፉ በሁሉ ነገር ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ኢንሻአላህ በቃ ኢንሻአላህ باذن الله تبارك وتعالى ሰዓት የትርፍ ሰዓት ካለን ኢንሻአላህ በውይይታችን ላይ እንነጋገር። የመጨረሻ የኢማሙ ጧሃዊ ትንሽ ናት የቀረችን፣ እርሷን እንደመድምና ምን መጽሐፍ እንደምንጀምር ከናንተ ጋር እንወያያለን ኢንሻአላህ። እና ለናንተ እንደዚሁ የሚስማማ ትምህርት ኢንሻአላህ እንጀምራለን። ነገ ትንሽ ተምረን ስናበቃ ውይይት እናደርግና በባለፈው ትምህርታችንም ላይ ፈተና መፈተንም ከተቻለና በሩቅ መልኩ እንደዚህ ሰርቲፊኬት የሚገኝበትን መስመር ካለ ይሄንንም ኢንሻአላህ አብረን ህዋር እናደርጋለን ከናንተና ከአሚሮቻችሁ ጋር። ነገ እንግዲህ ኢንሻአላህ አላህ ካደረሰን አቂደቱ ጧሃውያ ላይ የመጨረሻ ትምህርታችን ነው የሚሆነው። سبحانك اللهم وبحمدك لا اله الا انت اشهد ان لا اله الا انت استغفرك اللهم واتوب اليك. ويمدمو ان شاء الله ሌላ ፕሮግራምም ካለ ኢንሻአላህ ለጊዜው ትምህርታችንን እናቆመውና ሌላ ፕሮግራምም ካላችሁ እናንተ ፕሮግራማችሁን መቀጠል ይቻላል። جزاكم الله خير. سبحانك اللهم وبحمدك لا إله إلا أنت أشهد أن لا إله إلا أنت أستغفرك اللهم وأتوب إليك. والسلام عليكم ورحمة الله وبركاته. ما يكثر يا جماعة الخير. يتتقلو وينس باتك علي ما دامتو نو كتفك أدامو من عينات منزوما ما دامت إتشالال نو إياك إبقل سنة أستاذ. أوه أوكي مايك فري. بسم الله الرحمن الرحيم. መንዙመ የሚባሉት ነገሮች አሁን ሰዓት በብዙ አይነቶች ነው የሚታዩት ወይም የሚንጸባረቁት። አንደኛ በከበሮ በካላሲካል ሰዎች እንደዚህ ባንድ እንደዚህ እንደ ጀማዓ ሆነው የሚሉት እነዚህ አይነት ነገሮች በሸሪዓው ተቀባይነት የላቸው ሙብተዲዎች ናቸው። ባንድ ተሰብስቦ ሶላዋት ማለት አንድ ባንድ ተሰብስቦ አንደኛው አላህ ሙሰለላ ለመሐመድ ይላል ሌላው እንደዚህ ይላል የዛ አይነት ነገሮች ሁሉ ተቀባይነት የላቸውም። እንደዚሁ ሌላው ግን ራሱ ሰውየው ብቻውን ብቻ የሚያንጎረጉረው ከሚያንጎራጉረው የሚላ ነገር እንደዚህ አስሉ የተከለከለበት ምክንያት ይሄ አላህ ሱብሃነሁ ወተዓላ ስለ ከሃዲኖች ሲናገር ምን አለ? ወማ ካነ ሶላቱሁም ዒንደል በይቲ አለ። ማለት ቤቱላህ ላይ ስግደታቸው አልነበረም ኢላ ሙካአን ወተስፊያ ማፍጫጫትና በጃቸው እንደዚህ እንደዚህ መቀጥቀጥ ካልሆነ ማጨብጨብ ካልሆነ በስተቀር ሃይማኖት የላቸውም። ኢቨን ማፍጫጨት ማጨብጨብ መዝለል እንደዚህ የተለያየ የሚደረጉ ነገሮች ሁሉ ዲኑ ሃኡላ ኢለዚነ ተኸዙ ዲነሁም ለህወን ወላዒባ ሃይማኖታቸውን ዛዛታና ጫታ ያደረጉት ሰዎች ሃይማኖት ነው። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ የሚባሉ ከባር ሰሃቢ ያሉ ቁርአንን በነብዩ ሰለላሁ ዐለይሂ ወሰለም ዘመን ከሐፈዙት ውጭና ለኡማው ካስተላለፉት ውጭ በጣም ያኒ የረሱል ሰለላሁ ዐለይሂ ወሰለምን ሐዲሱን ካስፋፉት ሰሃቢዎች ውስጥ አንዱ ናቸው። አላህ ያላህ ነብዩ ሰለላሁ ዐለይሂ ወሰለም በጣም ትልቅ እንትን ያሰጧቸው ናቸው። እርሳቸው አልሙሂም ኩፋ መስጂድ ላይ አንድ ያላዩት ነገር አዩ። ሰዎች ተሰብስበው ሶላዋት ያርዳሉ በነብዩ ላይ ላኢላሀ ኢላላህም ይላሉ። ሽርክ ነገር የለውም ይሄ ነገር። እስትግፋርም ያደርጋሉ። አንድኛው ብቻ ሀሊሉ ሚአ ይላቸዋል። መቶ ጊዜ ላኢላሀ ኢላላህ በሉ ይላል አንድኛው። ከዛ ህዝቡ ባንድ ላኢላሀ ኢላላህ ላኢላሀ ኢላላህ ይላል። ሱብሃንአላህ ሰብሑ 100 ይላል አንድኛው። ሞቶ ጊዜ ሱብሃንአላህ በሉ ይላል። ከዛም ምናሉ አላህ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምናላቸው ለአንቱም አህዳሚ ሙሐመድ አላቸው። እናንተ ከመልእክተኛው ቀንም መንገድ የያዛችሁ መሆን አለባችሁ። አው ሙፍተቲሁ ባቢ ዳላላ አላቸው። ወይም ደግሞ የጥመትን በር ከፋች መሆን አለባችሁ በማለት ለመልእክተኛው ሰለላሁ ዐለይሂ ለህዝቡ ተናገሩ። በሌላ ሪዋያ ደግሞ መናባቸው ማ ራአይቱኩም ማላህ ረሱላ ሰለላሁ ዐለይሂ ወሰለም እኔ እናንተን በመልእክተኛው ዘመን አይቻችሁ አላውቅም። ወማ ራአይቱ ዛሊካ አላ አህዲ ረሱላ ሰለላሁ ዐለይሂ ወሰለም ወይም ይህን ተግባር በመልእክተኛው ዘመን ሲሰራ አላየሁት። ወማ አራኩም ኢላ ሙብተዲዒነ ፊዲን በሃይማኖት ውስጥ በእስልምና ውስጥ የራሳችሁን እኩይ ተግባር የምታስተላልፉ ሰዎች እንጂ ሌላ ሰዎች ሁኛ አላውቃችሁም። ፈማዛለ የቁሉ ዛሊካ ይህንም ብለውም ጸጣላሉ። ሐታ አኽረጀሁም አኒል መስጂድ ከመስጂድም እንዲወጡ አደረጓቸው አብዱላህ ኢብኑ መስዑድ። ይሄ የሚያመላክተው ዲን የሚባለው ነገር በኸፋ የሚሰራ በግልጽ የሚሰሩ ግን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ግልጽ ሲያደርጓቸው የነበሩ ነገሮች ናቸው እንጂ አለ በለዚያ ጭፈራና መሰል ነገሮች እስልምና ላይ ቦታ የላቸውም ማለት ነው። ወላሁ አለም ማይክፈል ጀነት አልፈርዶስ ከነ ቤተሰቦቹ ይወፍቀው። የኔ ጥያቄ ምንድነው? አላህ ሱብሃነ ወተዓላ እንትነው ከዋክብቶችን ሲሰራ ማለት ነው ለሰማይ ማጌጫና ያው ለሸይጣኖች መጫ ነው የሰራቸው ማለት ነው። አሁን ጅኖች ወደ ላይ እየተቀጣጠሉ በሚሄዱበት ጊዜ አሁንም ድረስ ጠንቋዎች አሉ በየቦታው እነዛ እየተከታተሉ ሄደው አንድ ዑነት ይዘው 99 ውሸት ጨምረውበት የሚናገሩት ማለት ነው። እስከዛም ድረስ አንዶ ያላቃጠለቻቸው ስትቀር ነው ማለት ነው። አንዶ ያቀረ ሲሞቱ ማለት ነው። እነዚህ ከዋክብቶች ሳያቃጥሏቸው ሲቀሩ ነው ያን ነገር ይዘው የሚወርዱት። ይሄን ቢያብራሩልኝ ነው። ሰላም አለይኩም። ብስሚላህ ራህማን ራሒም። ይህ እንግዲህ እህታችን እንደጠቀሰችው ከዋክብቶች ለምን እንደተፈጠሩ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደተናገሩ ሁሉ በደንብ አብራርተዋለች። እንግዲህ እነዚህ ጠንቋዎች አንድ እውነት ወይም ሁለት እውነት ሊያውቁ የሚችሉት አላህ ሱብሓነሁ ወተዓላ አንድ ነገር ሲወስን ወይም አንድ ነገር መላእክቶች ውሳኔውን ማዛ ቃለ ረቡኩም ቃሉ الحق فتضرب الملائكه خضعا لربها الله سبحانه وتعالى من على الله سبحانه وتعالى እንደዛ አለ። الله سبحانه وتعالى በዚህ መልኩ ተናገረ ሲባባሉ አጋንንቶቹ ለመስማት ይሞክራሉ፣ እክትጣፍ ያደርጋሉ ማለት ነው። ታልዳኑ አልዳኑም በዳኑበት ሰዓት ላይ ግን ያቺን የሰማተን አንዷን ይናገራሉ። 99 ሸት ይነግሩታል። በዛ መልኩ ይጠነቁላል ማለት ነው ሸይጣኑ። الله سبحانه وتعالى ከጥንቆላ ይጠብቀን እና በዚህ መልኩ ነው ለጠንቋዩ ሊያደርሱት የሚችሉት። والله اعلم جزاكم الله ما يكفر እንድንድን ሆነና መበታተን እንደለለብን የሚያመላክቱ ሁለት የቁርአን አንቀጾችን ጥቀሱ እና እጃውጡ ጀማዓት الخير ማለትም ፍርቃ ክልክል መሆኑን የሚያመላክቱ የቁርአን አንቀጾችን ሁለት ብቻ። السلام عليكم ሰማለሁ። ኦኬ ሱራቱ አል ኢምራን 111 አንቀጽ ሱራቱ አል ኢምራን 111 ኢምራን 105 ላይ ነው ያሉት። በደም ባልተሰማኝም ግን ቁርአኑንም አላመሳከርኩትም አላሁ አለም። ሌላኛው ደግሞ ሱራተል አንም አያ 153 ላይ ያሉት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድምጽ ይሰማ? አሰላሙ አለይኩም። አሰላም። ኦኬ ሱራተል ኢምራን አያ 19 እና ወይ ሌላ ጠፋብኝ። ማይክ ፍሪ። ጀዛኩሙላህ ኸይር ወባረከላሁ ፊኩም። السلام عليكم ورحمة الله وبركاته. الله ينقلنا درس كما نقلنا درس. الله بالسلامة ينقلنا إن شاء الله. السلام عليكم. السلام عليكم ورحمة الله وبركاته. أستاذ ملسو ألسانة كرنا كدوم في قرارة نبر لزانو داري بطام كونكشن يو عند كالسو سترنا كرو قررت على عند كالسو لزانو يالسان مامين لزانو ملسو نالسانة يا أفضل جزاكي من داتر ملسو. بسم الله الرحمن الرحيم. ان شاء الله عندنا سوره آل عمران انقص 103 لاي نو الله واعتصموا بحبل الله جميعا الله بلغساتكم يمنت كمر تساتفوا ولا تفرقوا اتبتاتنوا على اندزوا الله سبحانه وتعالى ولا تكونوا كالذين على الله اندزوا سوره آل عمران انقص 5 لاي اندنيا تهونوا تفرقوا እንደተበታተኑትና ወክተለፉ እርስ በርሳቸውም እንደተቀራረኑት ምን ባዕድ ማጃአሁም ልበይናቱ ግልጽ መንገድ ከመጣላቸው በኋላ ወኡላኢከ ለሁም ዓዛቡን ዓዚም ለእነርሱ እኮ ከባድ የሆነ ቅጣት አለባቸው ብሎ ተናግሯልና ነው። ለዚህ ነው ጀዛኩሙላህ ኸይር ባረከላሁ ፊኩም ጀዛኩሙላህ ኸይር። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።